ለመሆኑ ዋጋውን አጠናቃችሁ ከፍላችኋል በማለት ሙሳ ይጠይቃሉ። የዚህ ጊዜ ወገባቸው ተያዘ። አረ እንደው ምናምን እያሉ መስቆንቆም ጀመሩ። ንገሩኛ ይሏቸዋል። አይ የተወሰነ ቀብድ ሰጥተናል፣ ግን የተረፈውን እያገር ልንሞላለት ቃል ገብተን ተስማምተን ነው ያደረግነው። አንድ ሳንቲም ከጎደለች ሊሰራ አይችልም። ሂሳቡን በሚገባ አሸፍኑና ከዛ በኋላ ካልተነሳ እኔ ተጠያቂ ሆናለሁኝ አሏቸው ይባላል። ይህ ጊዜ ምን ይሁን? እንዳይመልሱና እንዳያፈርሱ ከፊቱ ታርዳለች። እንዳይከፍሉ አቅም አይቻልም። ወትሮውንም ያው በዘዴ ሊያታልሉት ፈልገው እንጂ በአንድ ላም ቆዳ ሙሉ የሚሰፈር ጥሬ ወርቅ እንከፍላለን የሚል ሀሳቡም አልነበራቸውም ማለት ነው። አሁን ግን ያለው አማራጭ መክፈል ብቻ እንጂ ሌላ አልነበረም ማለት ነው። ምን ይሻለናል? በአንድ በኩል ችግራቸው እንዲፈታላቸው ይፈልጋሉ ሰውየው ተነስቶ፣ በሌላ በኩል ደግሞ እዳውም እንዲቃለል ይፈለግ ነበረ። እዳው ግን ማቃለል አልተቻለም ማለት ነው። ወጥመድ ገቡ። ይህ ጊዜ እንግዲህ በኒ እስራኤሎች የአንድ ከብት ዋጋ ተሰብስበው መክፈል አቅቷቸው እንደዚያ አድርገው የሰው ከብት አርደው ታሪካቸው ጠፋ ከምንባል አንዴ ፈርዶብናል። እንግዲህ በጥንቃቄ ቢሆን ኑሮ መጀመሪያውንም አይሆንም ነበረ። መክፈል አለብን ብለው ወሰኑና በአጠቃላይ እንግዲህ በነቂስ በየቤቱ ያለ የወርቅ የጌጣጌጥ አይነት ሁሉ በየሴቱና በየህፃናቱ ያለውን ከቀለበት ጀምረው መሰባሰብ ጀመሩ ይባላል። የተረፈውንም በሌላ በገንዘባቸው እየገዙ በአገር ያለው ወርቅ ሁሉ ቢሰበስቡት እንዴት አድርጎ የአንድ ከብት ቆዳ የሚሞላ ሊሆን ይችላል? እና እንግዲህ ዘመድ ወዳጅን እርዳታ ትብብር እየጠየቁ ያለ ንብረታቸውን ሁሉ እየሸጡ ያንን ወርቅ ሰብስበው በዛ እንግዲህ እንደ አቅማዳት ወጥቶ ቆዳዋ ተቀምጧል። በዛ መሙላት ጀመሩ እና እንደሚባለው እነዚህ በጨመሩበት ቁጥር እየተለጠጠ ጅብሪል እንደዚህ እየረገጠው እንደ ሰርድም ዝም ብሎ ቢጨምሩ አይሞላ ላይባል። እንደ በኒ እስራኤል ያለ ለለ ንብረቷ ተሰብስቦ አንድ ቀን ቢከብት ወደ አልሞላለ ሊባል ነው ደራ ያዛቸው። ከዛ በኋላ ጨምር እያሉ ሲጨምሩ እሳጢሙ ጢም ብሎ እስከሚሞላ ድረስ ያንን አቅማዳ ወጠሩ በወርቅ ይባላል። ከዛ በኋላ እሱን ሲያስረክቡ ወደ አሁኑ ያን ስጋ አንስተው አስከረኑን ሲመጡት እንዳሉት ነቢዩላህ ሙሳ ብድግ አለና እኔንማ የገደለኝ ይኸውላችሁ የወንድሜ ልጅ ገሌ፣ ይኸው እናንተን ቁንጥጥራችሁን የሚያሳጣው አይደለም እንዴ በማለት እችን ብቻ መግለጫ ሰጥቶ ወደ አሁኑ ዘፍ አለ ይባላል። ከዛ በኋላ ያ ተንኮለኛ ልጅ እንግዲህ ሰውየውን ልጅቷንም ንብረቷንም ሊወርስ እንደገና ደግሞ በተጨማሪ ከአገር የነፍስ ዋጋ ሊገፍና እሱን ጡፍ ጥሩ ሰው ተብሎ ሊኖር ነበረ ተከብሮ የፈለገው ማለት ነው። አላህ አዋረደውና ወዳውኑ እሱ ገዳይ ሆኖ ከተገኘ መውረስም አይገባውም ተባለ። እንደገና ደግሞ በነፍሰ ገዳይነቱ ለፍርድ ቀርቦ እንዲገደል ተወሰነበት። እሱም ተገደለ። ያን የጓጓለትን ገንዘብ ሊያገኝ አልቻለም። እንግዲህ አልጠግባይ ሲተፋ ያድራል እንደሚባለው ገንዘቡም ሳይገኝ በኺያናው እሱም መልሶ እንደገና ተገሎ ሙዕጅዛውም የአላህ ነቢይ ሙሳ ትክክለኝነት ተረጋግጦ አላህም ደግሞ እግር መንገዱን ሙሳንን ከሞቱ በኋላ አስነሳለሁ የሚለው በሁሉም ነቢያቶች ሲያወርደው የነበረው ትንቢው ተረጋግጦ ሙሳንን ማን ተነሳየው ይላሉ አንዳንድ ሞኞች። ግን ይሄ ታሪክ በግልጽ ሰው ከሞተ በኋላ የሚነሳ መሆኑን አረጋግጦ ሊያልፍ ቻለ ማለት ነው። እና በዚህ መልክ እንግዲህ ያ ሟቹ ገዳውን አጋልጦ እንደ መልሶ ሞተ። ሰዎቹም ችግራቸው ተፈታላቸው። ምንም ንብረታቸው በሙሉ ቢያልቅም እንኳን ነጥነታቸው ተረጋገጠላቸው። ያ ተንኮለኛ የነበረ ልጅ ደግሞ የስራውን ዋጋውን አገኘ ማለት ነው። እና ይህን ሁሉ እንግዲህ የተለያዩ ሕክማዎችን አላህ ስብሓነሁ ወተዓላ በዚህ ታሪክ ውስጥ እንዲካተት አደረገና ለእኛ ነቢይ ነገራቸው። ይኸው እናንተ እንግዲህ ታሪካችሁ ይህን ይመስላል። በሌላ መልኩ ደግሞ ንጹሃንን ጥሩ ሰዎች ነን የነቢዮች ተባባሪዎችና አክባሪዎች ነን ትላላችሁ። ከሙሳ የበለጠ የምታከብሩ ሰው የለም። ሙሳ እንኳ ለችግራችሁ መፍትሄ ቢነግራችሁ አላም ነው ብላችሁ ስንት አልፍታችሁት፣ ግን አላህ ደግሞ የእጃችሁን ሰጥቶ እንደዚህ አድርጓችኋል አይደለም እንዴ በማለት ነገራችሁ። በአንድ በኩል እንግዲህ ይህንን የሙሳን ታሪክ ስትነግርና የእነሱን ድክመት ስታጋልጥ፣ በሌላ በኩል ደግሞ ይህን ታሪክ ማንም ሳይነግርህ አላህ ያስተማረ መሆኑ ሲታወቅ ለአንተ ነቢይነት ማረጋገጫና ሙዕጅዛ ይሆናልና ይህንንም አውሳላቸው ብሎ ለነቢዩ ነገራቸው ማለት ነው። وإذا قتلتم نفسا فادارأتم فيها والله مخرج ما كنتم تكتمون فقلنا اضربوه ببعضها كذلك يحيي الله الموتى ويريكم آياته لعلكم تعقلون ثم كفت قلوبكم من بعد ذلك فهي كالحجارة أشد قسوة وإن من الحجارة لما يتفجر منه الأنهار وإن منها لما يشقق فيخرج منه الماء وإن منها لما يهبط من خشية الله وما الله بغافل عما تعملون وإذ قتلتم نفسا فادارأتم فيها نفسن بجدل أتشوف بيت جزينا اندقنا بجدعو مع النمت يتكراكرا أتشونا يتقوات تتاشو جزينا ينكبرون عصاوصو بلا أتشايلا እርግጥ የገደለው አንድ ሰው ነው ግን በሱ አባባል እንግዲህ የኛው ቀበሌ ነው የኛው ቀበሌ ነው ይያሉ እስበርሳቸው በመወነጃጀል አንዱ ራሱን ነጻ ለማድረግ ሌላው ላይ ለመጫን በነበረው እንግዲህ ፍጥጫና ውዝግብ በነፍሰ ገዳው ስትከራከሩ የነበረው ሁኔታ እስቲ አስታውስ ባላችሁ ይላል والله مخرج ما كنتم تكتمون እናንተ ባፈጸለነት አንዱ ሌላው ላይ ወንጀሉን ለመጫን ብሞክሩና ብትጠረጠሩ አላህ ግን Subhanahu Wa Ta'ala ባልታሰበ ዘዴ እናንተ የምትደብቁት የነበረውን ፌራና ደባ የሚያወጣና የሚያጋልጥ ሆኖ ይያለ የዛ ጊዜ በነፍሰ ገዳው ጉዳይ ስትከራከሩ የነበረውን ሁኔታ ታስታውሳላችሁን ብለስቲ አውሳላችሁና ነገራችሁ ይላል እንግዲህ የታሪኩ መነሻ ይሄ ነበር መነሻውን መጨረሻ አደረገው ማለት ነው ባቀራረቡ የቁርአን እንግዲህ የአረፍተ ነገር አስተካኩ ከማንኛውም ሰው ሰራሽ አካር ለየት ያለ ስለሆነ የታሪኩ መጀመሪያ ይሄ ነው ሰውየው ተገልሎ ገዳው ማን ሊሆን ይችላል በሚለው ነው ያ ሁሉ ይግብ የተፈጠረው ግን መጀመሪያ ከብቲቱን እንዴት አይነት ከብትናት እያሉ ሲከራከሩ ከቆዩ በኋላ በመጨረሻ ከብት እንዲታረድ የተደረገበት ምክንያቱ ምንድነው ወደሚለው ስንመጣ ሰው ተገልሎ ገዳው በመጥፋት ነው የሚለውን መልስ ሰጠን ማለት ነው እንዲህ ያደርግበት የቻለው አቀራረቡን አሁን እስራኤሎችን በተለያየ ክፍለ ጊዜ በተለያዩ ትውልዶች የፈጸሙትን ደባና ወንጀል ማጋለጥና መውቀስ ላይ ስለሆነ ታሪኩን ገና ከመነሻው ጀምሮ ቢተርከው አንድ እንዳይሆንበት ፈልጎ ነው ይባላል እና ሰው ገደላቸውና ገዳው በመጥፋቱ እንደገና ወደ ነብዩላህ ሙሳ ሄዳችሁ መፍትሄ ስትጠይቁ ከብት ረዱ አሏችሁ ከብቲቱ ደግሞ ምን አይነት እንደምትሆን በተደጋጋሚ ስታዳርቁ ቆያችሁ በመጨረሻ ከብቲቱን አረጋጋችሁና ችግሩ ተፈታ በሚል መልክ ቢቀርብ ኑሮ ጥፋታቸው አንድ ብቻ ሆኖ ይታይ ነበር ማለት ነው። ሰው መግደል ብቻ ሆኖ ነው ጎልቶ የሚታየው። አሁን ግን የሰውየው የመግደሉን ሁኔታ ሳይሆን መጀመሪያ ነብዩላህ ሙሳ ጋራ ያደረጉትን ክርክር ነው አስቀድሞ እንደ ወንጀል አድርጎ ያቀረበላቸው ማለት ነው። አንድ ነቢይ እንግዲህ የነገረውን ነገር ሰው እሺ ብሎ መቀበል ሲገባው እሱ ጋራ እስቲ አሁንም ማብራሪያ አስጠምርልን አሁንም ደግሞ ይሄን አይነት ጥያቄ እያሉ የአላህ ነቢይ ያን ያህል ማዳረቃቸው እነሱ እንግዲህ በጣም መጥፎ ሰዎች መሆናቸውን ለማሳየትና በመጨረሻ ደግሞ ወደ ምክንያቱ ሲመጣ ነፍስ ገለው ነፍሰ ገዳዩ በመጥፋቱ ምክንያት መሆን ነው ሲባል በአንድ በኩል ነፍሰ ገዳይ ሆኖ መገኘት በሌላ በኩል ደግሞ ራሱ ወንጀሉን ፈጽሞ በሌሎች ላይ ለመጫን መሞከር በሚባልበት ጊዜ በዚህ ሁኔታ ደግሞ ነብዩን አላምንም ብሎ ማጣረክ ሲባል ይባዛል ጥፋቱ ማለት ነው። እና በተለያዩ ድርብርብ ጥፋቶች ሰዎችን ለመወንጀልና ለመኮነን ሲፈልግ ነው የዚህ አይነቱን አቀራረብ የመረጠው ይባላል ማለት ነው። ወቁልና ቡሪቡሁ ቢባዲሃ እና በዛች በምትታረደው ላም የሰውነት ክፍል አንዱን የስጋ ክፍሏን አንስታችሁ አስከረኑን ወይም ጀናዛውን ምሱት አላችሁ ከዛሊክ ይሁይላሁል መውታ በዛ መሰረት ሲመጡት ጊዜ ወዳውኑ ሰውየው ተነስቶ ገዳው ማን እንደሆነ ተናገረና አጋለጠ እና በዚህ መልኩም አላህ Subhanahu Wa Ta'ala ሙታኖችን ያስነሳል ማለትም እግር መንገዳችንን ደግሞ ስለ ቂያማ ቀን የሰዎች መነሳት ጉዳይ አረጋግጠንበት በታሪክ ይላል ويريكم آياته إن الله سبحانه وتعالى تأمر يدرجاتكم نجرس نزيح قاتمي إنه يسيحكم لعلكم تأكلون يا الله المستر تردنا تاوكو تجنزه زين إلاتكم لما لكم ثم كفت قلوبكم من بعد ذلك يمن يمثل أذكر رامي تاريك كاياتكم كاستوالاتكم على رقمه هايارماتكم لبسات تجوزو እንደገና ልቦናዎቻችሁ ይብስ ደረቁባችሁ በማለት ይወቅሳቸዋል። ፈየከል ሂጃራ ያውም ልቦቻችሁ ሲደርቁ ያደራረቁ ወሰንና መጠን የለም ልክ እንደ ድንጋይ ሆነው ነው የደረቁት ይላቸዋል። አው አሸዱ ከቷ አረንዳውም ከድንጋይ የበለጠና የባሰ እንደ ብረት አይነት ሳይደርቅ አልቀረም አለ ማለት ነው። እና እስራኤሎች እንግዲህ ድርቅና በአላህ አነጋገር እንኳን እንደ ድንጋይ ሆኖ አለባቸው እንዳውም ከድንጋይ የበለጠ ከሯልና ጠንክሯል በማለት ምንም አይነት ረራ የለላቸው መሆኑን አረጋግጠባቸው ማለት ነው። እና ከድንጋይ የበለጠ ልባችሁ ደርቋል በሚልበት ጊዜ የማጋነን አገላለጥ እንዳይመስል ድንጋይ ከነሱ የተሻለ ጥበብ ያለው መሆኑን ለማስረዳት ቀጥሎ ምን ይላል? ወኢነ ሚነል ሂጃራ ከድንጋዮች መካከል ለማ የተፈጀሩ ሚኑ አልአንሃር የጅረት ውሃ የሚፈነዳበት አለ ይላል። እና አንዳንድ ጅረት ውሃ የገደል ውሃዎች የሚመነጩት ድንጋይ ከሚበዛበት አካባቢ ነው ይባላል። ትልልቅ ጅረቶች ለምሳሌ አባይ ብንወስድ የመጀመሪያ ምንጩ የኢትዮጵያ ውስጥ በሀገራችን ውስጥ ነው የሚገኘው። እና በጣም ድንጋይ የሚበዛበት ጥቁር ድንጋይ ለምጥ መካከል ነው የሚፈነዳው ማለት ነው። ከዛ ፈንድቶ ያው ስንትን አገር አቋርጦ ኢትዮጵያን አልፎ ሱዳንን አቋርጦ ግብጽ አልፎ ይገባል ማለት ነው። ይህን የሚያስ ትልቅ እንግዲህ ታሪክ ያለው ጅረት ከድንጋይ ስንጥቅ መካከል ነው የሚፈነዳው ማለት ነው። እንግዲህ ድንጋይ አላህ ከፈጠራቸው ፍጥረታቶች በጣም ደረቁ ነው ሲባል ከሱ መካከል ደግሞ እንዲህ አይነት ጅረት ሲተልቅ የእርጥበት ባህሪ ወይም እርጥበት ጋራ ግንኙነት ያለው መሆኑን አረጋገጠ ማለት ነው። ወኢነ ሚንሃ ለማ የሸቀቁ ፈየኽሩጁ ሚንሁል ማ አሁንም ከድንጋዮች መካከል ሰውነቱ የሚሰነጠቅና በዛ በሰንጣቃ ሰውነቱ ምንጭ ውሃ የሚንታለልበትም ይገኛል ይላል። የቅድሙ ጅረት ውሃ የሚተነዳበት ነው ያለ። ያሁኑ ደግሞ እንደፊት እንኳን ትልቅ ጅረት ባይሆንም በየገደሉ መጠነኛ የሆኑ ምንጮች ሲፈልቁ የሚታዩት ከድንጋማ አካባቢ ነው ማለት ነው። አንዳንድ ቦታ ጅረት ሲፈልቅ፣ ሌላ ቦታ ደግሞ ምንጭ እየተንታለለ ታገኛላችሁ። ስለዚህ ድንጋይ ከድርቅናው ጋራ ከእርጥበት ጋራ ዝምድና ያለው መሆኑን ያሳያል ማለት ነው። ወኢነ ሚንሃ አሁንም ከድንጋዮች መካከል ደግሞ ለማ የቢጡ ምን ኸሽየቲላህ ጌታውን አላህን ከመፍራት የተነሳ ካለበት ቦታ ተገንብሮ የሚወርድና የሚነጥርም አለ ይላል። እና አንዳንድ ቦታ በገደላማ ቦታ ላይ ምንም ነገር ሰውም ሆነ አውሬ ሳይነካው ድንጋው ዝም ብሎ ተነስቶ ሲንከባለል ይታያል። እና በተለምዶ ድንጋው እንቅልፍ ወስዶት ወደቀ ይባላል ማለት ነው። አላህ ግን በተለምዶ ወይም እንቅልፍ ወስዶት ሳይሆን ጌታውን ፈርቶ ነው የተንከባለለው በማለት መሰከረለት ማለት ነው። እና እንግዲህ ከድንጋይ መካከል የዚህ አይነት ተአሱር ሲታይ ከእስራኤል ልቦና መካከል ግን ርኅራኄ እንደዚህ አይደለም፣ በጣም ከርኅራኄና ከስብዕና አስተሳሰብ የራቁና የደረቁ ናቸው ይላል። ወመላ ቢጋፊሊን አማ ተዕመሉን እና እናንተ እንግዲህ አላህ ስብሓነ ወተዓላ በሰው ምስል ፈጥሯችሁ ሲያበቃ ከድንጋይ የበለጣችሁ የከረራችሁና የደረቃችሁ በመሆናችሁ ሳቢያ የምትሰሩትን የድርቅና ተንኮልና ደባችሁን በዝንጋታ የሚያልፈው እንዳይመስላችሁ አላህ በቅርብ ይከታተላችኋል። ለጊዜው ሌሎችን ያጠቃንና ያጠፋን ቢመስላችሁ ዙራችሁ እናንተው ራሳችሁ ናችሁ በተንኮላችሁ የምትጎዱት እንጂ አላህ በችላታ የሚያልፈንና የሚዘነጋን እንዳይመስላችሁ በማለት ያስጠነቅቃቸዋል ማለት ነው። أفتطمعون أن يؤمنوا لكم وقد كان فريق منهم يسمعون كلام الله ثم يحرفونه من بعد ما عقلوه وهم يعلمون وإذا لقوا الذين آمنوا قالوا آمنا وإذا خلا بعضهم إلى بعض قالوا أتحدثونهم بما فتح الله عليكم ليحاجوكم به عند ربكم أفلا تعقلون أولا يعلمون أن الله يعلم ما يسرون وما يعلنون أفتطمعون أن يؤمنوا لكم لمن النجي أهل الكتاب وإن إسرائيل وستو لما أنت إن جميع من الله شو تسفى تدرق الله شون على الله لصحابه وقد كان فريق منهم يسمعون كلام الله فالنسو يتوسنوا كفل مالتم يهيمانة مريوشنا أستماري وشتبي وشو يا الله قال يميسموهنه إجادلو ثم يحرفونه ያንን የሰሙትን የጌታ ቃል እንደገና እነሱ በፈለጉት መልኩ የሚያዛንፉና የሚሰርዙ የሚደልዙ ሆነው እያሉ በዚህ ጠባያቸው ላይ እንደገና የእናንተን እምነት የሚቀበሉና የሚከተሉ ናቸው ብላችሁ ትከጅላላችሁን ይላል። ምን ባዕድ ማ አቀሉ፣ ይህንንም የሚያደርጉት ደግሞ ሳይገባቸውና ሳይረዱት ሳይሆን በሚገባ ከተረዱትና ታወቁት በኋላ መሆኑ ይብስ ደግሞ ጥፋታቸውንና ድክመታቸውን አባብሶታል ማለት ነው። ወሁም ያለሙን፣ እና እነሱ በልባቸው ይህንን ጥፋታቸውን እያወቁ እንዳላወቁ ሆነው የሚቀጥሉ እስከሆኑ ድረስ እነዚህ አይነት ሰዎች ያምኑልናል ብላችሁ ተስፋ ጥሉባቸዋላችሁ ነው ይላል። እንግዲህ ይህንን የሚያደርጉት አዋቂዎችና መሪዎች የተባሉ ተውራትን በሚገባ አንብበው ለመረዳት የሚችሉት ናቸው። እንዲህ አይነቶቹ ክፍሎች እንደገና እናንተ አዲሱን እምነት እንዲቀበሉና እንዲከተሉ ብትመኙና ብትጎተጉቱ በቀላሉ የሚቀበሏቸው አድርጋችሁ ትገምቷቸዋላችሁን? አይምሰላችሁ ይላል ማለት ነው። ይህን ያለበት ምክንያቱ እንግዲህ በመዲና አካባቢ የሚገኙት አንሷሮች ቀደም ሲል ነቢያችን አለይሂ ሰላቱ ወሰላም መዲና ከመሄዳቸው በፊት የተለያየ እምነት ተከታይ ህብረተሰብ ነበረ ማለት ነው። እና አብዛኛውና ዋናው ሁለት ቡድን ነበረ፣ አውስና ፈዝረጅ የሚባል። ይህ ሁለቱ ቡድን በቀጥታ ጣዖት አምላኪ ነበር እንደ መኮች ይባላል። ሌላው በከተማ ዙሪያ ደግሞ የሚገኙ ጥቂት ብሔረሰቦች የይሁዳ እምነት የሚከተሉ ነበሩ። እነሱም ብዙ ክፍሎች ናቸው። በኒ ነዲር፣ በኒ ቆይዛ፣ በኒ ቀይኑቃ በመባል ይታወቁ ነበረ ማለት ነው። እና በዚህ በከተማ ዙሪያ የሚገኙ ይሁዶች በመሰረቱ የዛ ሀገር ተወላጆች አይደሉም። ከጊዜ በኋላ ከሌላ ሀገር ፈልሰው የመጡ ጥገኞች ነበሩ ይባላል። ባላባቶቹ ከተማ ውስጥ ያሉት አውስና ፈዝረጆች ናቸው። ታዲያ እንግዲህ ከእነዚህ ሙሽሪኮቹ የበታችነት ይሰማቸዋል። የሃይማኖት እውቀታቸው በጣም ውስን ስለሆነ ለይሁዶቹ በሃይማኖት አኳያ አክብሮት ይሰጡ ነበር። የሃይማኖት ሰዎች ናቸው፣ ታማኞች ናቸው፣ ስነ ምግባር አላቸው እያሉ ያደንቋቸው ነበር ይባላል። ስለዚህ በአረቦች ባህል እንግዲህ ልጅ በሚወለድበት ጊዜ እናቱ ብቻ አጥብታ ማሳደግ በቂ አይደለም ስለሚሉ ለሙግዚት እየሰጡ ያስጠቡ ነበር። ይሁዶቹ ታዲያ ስነ ስርዓት አላቸው፣ የሃይማኖት ሰዎች ናቸው በማለት ልጆቻቸውን እያጠቡ እንዲያሳድጉላቸው በሙግዚትነት ግንኙነት ነበራቸው። በዚህም ሁኔታ እንግዲህ ብዙ ጊዜ ሲቀጥሉ ልጆች እዛ ሲጠቡ ያድጉና ኋላ በተሰብነት ስለሚሰማቸው ትልቅ ከሆኑም በኋላ እዛ እየሄዱ እነሱ ጋራ በኑሯቸው በጣም ከፍተኛ ግብግብነት ነበረ ይባላል። አንዳንዶቹ በጣም ከመቀራረባቸውና ከመግባባታቸው ብዛት የተነሳ እዛው የይሁዶችን መስለው የእነሱን እምነት ተቀብለው የሚኖሩም ነበሩ። ኋላ ግን ነቢያችን አለይሂ ሰላቱ ወሰላም መዲና መጥተው እስልምናን እንደ አዲስ በሚያበስሩበትና በአካባቢ ያሉ ጣዖታውያን እምነቱን በሚቀበሉበት ጊዜ እዛ በሙግዚትነት የሄዱት ልጆቻቸው ወደ ኋላ ቀሩ፣ ይሁዳ ሆነው ማለት ነው። ሙሽሪኮቹ ወደ እስልምና ሲሸጋገሩ እንደገና ይሁዳዎች ዘንዳ ያሉት የሙሽሪክ ልጆች እኛማ ወትሮም ሃይማኖታዊ ነን፣ የተሻለ አግኝተናል፣ ወደ እናንተ አንመጣም በማለት አፈነገጡባቸው ይባላል። ይህ ጊዜ እነሱም እነዛ አሳዳጊዎቻቸው ይሁዶችም እስልምናን ቢቀበሉ ከፍተኛ ጉጉት አደረባቸውና መጣጣር ጀመሩ ሰሃቦቹ ማለት ነው፣ ሁሉንም ሊያሳምኑ እና እናንተ እርግጥ ያገኛችሁትን መልካም እድል ለሌላ ወገኖቻችሁ መመኘታችሁ ለወዳጅ ለልጆቻችሁ መልካም ነበረ። ዳሩ ግን የምትመኙላቸው ሰዎች እንዲህ በቀላሉ የሚበገሩ እንዳይመስሏችሁ። ይሁዶች ናቸው እኮ፣ ይሁዶች ወትሮውን ማውቆጠፎች ናቸው። ተውራትን እያወቁት ይህ የሚመጣው ነቢይና ሃይማኖት ትክክለኛ መሆኑን ከእናንተ ይበልጥ እያወቁ እንደገና ያንን እሱ ይመጣል ተብሎ የተነገረለትን ነቢይ ትንቢውን እያዛቡ መልኩ በጣም ቀና ነው፣ ደስ የሚል ነው፣ ቁመቱ ዘለል ያለ ነው፣ በጣም ረጅም በጣም አጭር አይደለም፣ አይነ ኩሌ ነው፣ ጸጉሩ በጣም ደስ የሚል ደማቅ ነው የሚል የተለያዩ እንግዲህ ምልክቶች ተውራት ይናገር ነበረ። ያንን እንግዲህ ባለው መሰረት ሲመጣባቸው የማ ሰውዬ ነቢይ መሆኑ ከተረጋገጠ የእኛ የሃይማኖት የበላይነት ሊቀር አይደለም ወይ? እኛም እንደገና እንደተራው ሰው የሱ ተማሪዎች ሆነን ልንሰለፍ አይደለም ወይ ከማዕረግ በማለት ምቀኝነት ያዛቸውና ያንን ኪታብ ስለሳቸው የሚነገረውን አንቀጽ መሰረዝና መለወጥ ጀመሩ ማለት ነው። ቁመቱ መታከለኛ የሚለውን ቁመቱ በጣም ቀጅላላ በሚል ተኩት ይባላል። አይነ ኩሌ የሚለውን አይነ ሸንዳራ በሚል እንደገና ጠጉረ መልካም የሚለውን ደግሞ ጠጉረ ከርዳዳ ቁጥርጥር ያለ በሚል ተኩት። እና እንግዲህ ህዝቡ አያቅም ያንን እነሱ የለወጡትን አንቀጽ ይኸው ተውራት ይመጣል የሚለው ነቢይ ይህን ነው የሚለው። ይህ ደግሞ ይኸው መልኩን አቋሙንና ይዘቱን የምታዩት ነው ምንና ምን ተገናኝቶ በማለት ማወናበት ጀመሩ ማለት ነው። እንዲህ እያደረጉ እንግዲህ ራሳቸው ቢክዱና ቢያጠፉ አንሷቸው ለሌላው ህብረተሰብ ከትውልድ ወደ ትውልድ ስህተት እየመሰረቱ ያሉትን ሰዎች እናንተ በቀላሉ ያምኑልናል ብላችሁ አትገምቷቸው፣ ደባቸው በጣም የከረረና የጠነከረ ነውና በማለት አላህ ስብሓነሁ ወተዓላ ለሙእሚኖቹ ማስጠንቀቂያ ሰጣቸው ማለት ነው። ወኢዛ ለቁ ለዚነ አመኑ፣ እነዚህ ከይሁዶቹ የተወሰኑት ክፍሎች ታዲያ የአዋቂ አጥፊ የሆኑት አማኞችን በሚያገኙ ጊዜ ያው ሰሓቦችን ማለት ነው፣ ቃሉ አመና፣ እናንተን ለማዘናጋትና ለማታለል እኛም እኮ አምነናል ይላሉ። ማለትም በአንድ በኩል እኛም ያው በተወሰኑ ነቢዮችና ኪታቦች እናምናለን፣ እናንተም ደግሞ በበኩላችሁ እስከዛሬ ኪታብ ነቢይ አልነበራችሁም ከመጣላችሁ አቻ ሆነናል ማለት ነው፣ ብዙም ልዩነት የለም ምንም አይደለም ይላሉ። ወይም በሌላ በኩል አምነናል ማለት እናንተ የመጣላችሁ ነቢይ ትክክለኛ የአላህ መልእክተኛ መሆኑን እኛም እናምንበታለን እውነት ነው ይላሉ። ኪታቡም ልክ ነው፣ ዳሩ ግን ለእናንተ ለአረቦች እድል ስላልነበራችሁ ለእናንተ ድርሻ ነውና የተሰጣችሁ እኛን አይጠቀልልም ይሉ ነበር ይባላል። ወይም አንዳንዶቹ በአጠቃላይ ዝም ብለው ታንገት በላይ ለማታለል ያህል ተቀብለነዋል ብለው ሙእሚኖቹን ይሰብኳቸው ነበር ይላል። ወኢዛ ኸላ ባዕዱሁም ሚን ባዕድን፣ ግን ሙእሚኖቹን ሲያገኙ እንግዲህ አምነናል እናንተ ትክክለኛ መሆናችሁን እናውቃለን እያሉ ከቆዩ በኋላ ከሙእሚኖቹ ተለይተው እስበርሳቸው ብቻ በሚሆኑ ጊዜ የሁዳ ጋራ ወይም ያው ሙናፊቅ ለሙናፊቅ በሚወያዩበት ጊዜ በገለልተኛ ቦታና ሁኔታ ደግሞ ቃሉ አትሐዲሱነሁም ቢማ ፈታህ አላሁ አለይኩም፣ እስበርሳቸው ይወቃቀሳሉ ማለት ነው። እና እናንተ ትክክለኞች ናችሁ፣ የእናንተ ነቢይም ይመጣል ተብሎ የተነገረለት ነው አምነንበታል ብለው የተናገሩትን ሚስጥር እንደገና ያልተናገረው ክፍል ተናጋሪውን ይወቅሰዋል ማለት ነው። እንዴት አድርገህ በተውራት ውስጥ ያለውን እንደ አይነት ምስጢር አላህ ለእናንተ የከፈተላችሁንና ያታወቃችሁን የተውራትን ምስጢር ለጥላት አሳልፋችሁ ትነግራላችሁና ታስረዳላችሁ፣ ልክ አይደላችሁም እኮ ተሳስታችኋል እያሉ ይወቃቀሳሉ ማለት ነው። ሊወሐጁኩም ቢሂ ዒንደ ረቢኩም፣ እና አሁን ከተውራት ጥቅስ አንስታችሁ የነገራችኋቸው የትንቢት ቃላቶች እጌታችሁ ዘንዳ እንደገና ዙረው ሊከራከሩና ሊረቷችሁ እኮ ይጠቀሙባቸው ይሆናል። እናንተ የለም ይመጣል ተብሎ የተነገረለት ይህ አይደለም ብላችሁ ብትዘጉ ኑሮ ያው እናንተ በዛው በአቋማችሁ ለመግፋት ያስችላችሁ ነበር፣ እነሱ ማስረጃ አይኖራቸውምና። እናንተው በገዛ እጃችሁ ግን ተውራት ላይ ይመጣል ተብሎ የተነገረለት እሱ ይሆናል እና ልክ ናችሁ ታላችኋቸው መረጃውን በገዛ እጃችሁ አቀበላችሁ ለጥላት ማለት ነው። እና ነገ አላህ ሲቀርበው እነሱ ራሳቸው ትክክለኞች ናቸው ነብዩም ልክ ነው ብለው መስክረው ነበረ፣ ዳሩ ግን በእምነቱ እነሱ ተሳታፊ አይደሉም ብለው እየታ ፊት ሊያጋልጧችሁና ሊያዋርዳችሁ እንደሆነ አይገባችሁምን አሏቸው። እንግዲህ ቂልነታቸው እኒህ ሙእሚኖች ካላጋለጡና ካላሳቱ አላህ ሚስጥር እንደማያውቅ ተደርጎ ማለት ነው። አፈላ ታቂሉን፣ እና በገዛ እጃችሁ ለጥላት መረጃ ሰጥታችሁ የምትሸነፉ መሆናችሁን አትረዱምና አይገባችሁን፣ በጣም ተሳሳታችሁ እኮ እያሉ ሚስጥር የነገሩትን ክፍሎች ሌላኞቹ ይወርፏቸዋልና ይኮንኗቸዋል ይላል። ታዲያ እንደዚህ እንግዲህ የመሰለ ደባና ተንኮል የሚሸርቡ የሆኑ አረመኔዎች እንደዚህ በቀላሉ ያምኑልናልና እኛን ይመስላሉ ብላችሁ እናንተ ተስፋ ታረጋላችሁን? አይምሰላችሁ ይላል። አወላ ያለሙነ አንላህ ያለሙ ማ ይስሩን ወማ ይዕሊኑን፣ ለመሆኑ እነዚህ አይነት የሁዶች እናንተ በሰጣችኋቸው መረጃ እጌታ ፊት ይከሷችኋልና ያዋርዷችኋል፣ ይህን ጥፋታችሁን ለምን አትረዱም እያሉ የሚወቅሱ የሆኑት ወገኖች አላህ ስብሓነሁ ወተዓላ እነሱ በሚስጥር የሚይዙትን ነገርና ይፋ ገሃድ የሚያወጡትን በእኩልነት የሚያቅ መሆኑን አይረዱም እንዴ ይላል። እነሱ ምስጢሩን ነገሩም አልነገሩም፣ እኔ እነሱ የደበቁትንም ሆነ ይፋ ያወጡትን ነገር ሁለቱንም እኩል አድርጌ የማቅ ምንም ከሳሽና አጋላጭ ባይመጣም እንኳ እኔ ራሴ የሚሰሩትን ስራ የምቆጣጠርና የማቅ መሆኔን አልረዳ አሉና እንደገና ዙረው ለሙእሚኖቹ ምስጢር ከነገራችሁ በገዛ መረጃችሁ ትደላላችሁ እያሉ ያስጠነቅቃሉ እንዴ? ይህማ በእነሱ አባባል ሙእሚኖቹ ካልከሱስና ካላጋለጡልኝ እኔ ስለ እነሱ ምስጢር እንደማላቅ ተደረግኩኝ ማለት ነው። ይህንም ደግሞ አዋቂ ነን ሲሉ ማንኛውም ቂል የማያስበው የዘቀጠ አስተሳሰብ ውስጥ መግባታቸው ሊገነዘቡ በተገባቸው ማለት ነው። ይህ እንግዲህ አዋቂ ነን የሚሉት የተውራት አንባቢዎችና የሃይማኖት መሪዎች ነን ባወሱ ሲሆኑ፣ ቀጥሎ ደግሞ እነሱን የሚከተለው ተራው ህዝብ ምን አይነት አቋም እንዳለው በማስመልከት እንዲህ ይላል። ومنهم أميون لا يعلمون الكتاب إلا أماني وإنهم إلا يظنون ويل للذين يكتبون الكتاب بأيديهم ثم يقولون هذا من عند الله ليشتروا به ثمنا قليلا فويل لهم مما كتبت أيديهم وويل لهم مما يكسبون وقالوا لن تمسنا النار إلا أياما معدودة قل أتخذتم عند الله عهدا فلن يخلف الله عهده أم تقولون على الله ما لا تعلمون بلى من كسب سيئة وأحاطت به خطيئته فأولئك أصحاب النار هم فيها خالدون والذين آمنوا وعملوا الصالحات أولئك أصحاب الجنة هم فيها خالدون ومنهم أميون لا يعلمون الكتاب كالنجيك على الكتاب وإنك يهود وإنك ما إيمان وإنك اللويلة إنا سل الكتاب هنيتا من يما يوقو سل تورات مالتنا إلا أمانية عنده قال بقال ما مببتشا قال هنا بستكره إلا وستن ملون تياوكو يو ماننجا ومترا سو قرآن كرتو لفظن بچا تمريا اللون عنده ملوائنس عند الزهو قالون كمشن بد بستكر بكتاب وستيالوس المستر وچ منن يما يردو يوانو يوواهو چم عالباتشا إلا وهم إلا أمانية مالك كانتو من يوتن بچا يمستترو እንዳው በሚኞትና በተስፋ ብቻ የሚጋልቡ ካልሆኑ በስተቀር ስለ ተውራት ምንም የማያውቁ አሉባቸው ይላል። እና ይሄ ከንቱ ምኞታቸው እንግዲህ ምንድነው? ነህኑ ሻቡላህ አልሙክታር ይሏቸዋል አለቆቻቸው። እኛ ረግነውን ብናረግ አላህ የመረጠን ዘሮች ነን። ነህኑ የአብናኡላህ ወአህባኡ የአላህ ልጆችና ወዳጆች ነን። እና ምንም ብናጠፋ አላህ ጨክኖ አይጨክንብንም። ቀደም ሲል ደግሞ የአባቶቻችን የነቢይ ዘሮች ነንና እነሱ ብናጠፋን ጌታን ይሸመግሉልናል፣ ይገላግላል። እነሱን ደግሞ ላለማስከፋ ሲል ጌታም እኛን ጨክኖ አይቀጣንም። ምናልባት ደግሞ ጥፋታችን በርትቶ መቀጣት እንኳ ግድ ከሆነ የተወሰኑ ቀናቶች ብቻ ነው ቅጣት ሊያገኘን የሚችለው፣ ወደፊት እንደሚጠቅሰው ማለት ነው እንጂ ከዛ በኋላ እኛ ከቅጣት ነፃ እንደምንሆን ነው። ስለዚህ የፈለገው ነገር ቢሆን በእኛ ላይ መጥፎ ስለማይመጣ ብቻ ይሁዳኔን ካል ተከስ ይህንን እምነት የምንከተል እስከሆነ ድረስ ምንም ነገር የሚያሰጋ ነገር የለም እያሉ ህዝቡን እንግዲህ በከንቱ ምኞት ውስጥ ዘፍቀውታል ማለት ነው። ይህንን እንግዲህ አለቆች የሚያስቱላቸውን አጓጉል ዜማ ዝም ብለው በመቀበልና በመከተል በጭፍኑ የሚጋልቡ የዋሆች መሀይሞች ምኑንም የማያውቁ አሉባቸው ይላል። ወይንሁም ይላሉኑን እና እነዚህ አለቆቻቸው የሚደረድሩላቸውን የከንቱ ተስፋ ቃል ዝም ብለው በጭፍኑ የሚቀበሉና የሚከተሉ ይኸው ነገር ያዋጣናልና ይጠቅመናል ብለው የሚገምቱ እንጂ ሌላ ተጨባጭ የሆነ መረጃ ያላቸው አይደሉም ይላል። እና እንግዲህ ቀደም ሲል እነዛ መሪዎችና አስተማሪዎች ነን ያሉት ሰዎች ያዋቂ አጥቂ ከመሆናቸው የተነሳ ለነዚህኞቹ የተሳሳተ ጉዞ አስከተለ ማለት ነው። ያው መሪ ከተበላሸ ተመሪም ተከትሎ ገደል መሄዱ ስለማይቀር አላህን የማይፈሩ በመሆናቸው ተውራትን እየፈረዙ እየደለዙ የሚፈልጉትን እያጸደቁ የማይፈልጉትን እያወደቁ ስለሚያዘባርቁት ህዝቡን ደግሞ ኪታቡ ያለው ከኛ ነው እንደሚባለው ተረት እኛ እናቃለን ስለ ሃይማኖት እኛ ምንላችሁም ብቻ መስማት አለባችሁ እናንተ እስራኤሎች እስከሆናችሁ ድረስ ምንም ነገር አያሰጋችሁም በዚህ በዱንያም የበላይነት የናንተ ነው፣ በአኸራም ጀነት የናንተ ነው፣ ከናንተ ውጭ ያለ ሁሉ ዋጋ ቢስ ነው እያሉ የሚነግሯቸውን አጓጉል ተስፋ እንዱ ትክክለኛ ከአላህ የመነጨና የወረደ አድርገው የሚከተሉ ናቸው። በግምትና በዳበሱ አብቻ ነው የሚለው። ፈወይሉ ሊለዚነ የክቱቡነ ልኪታበ ቢአይዲህም። ታዲያ እንግዲህ እንደዛ አይነት የተወናበደ ተስፋ ቃል ለህብረተሰብ የሚያከፋፍሉ የሆኑ የኪታብ ጸሐፊዎች ወዮላቸው ይላል። ይህንን ስህተት እንግዲህ ከአስተማሪዎችና ከመሪዎች ነውና የወረሱት፣ እነሱ አይደሉም የመጀመሪያ ተወቃሾቹ። ያን ኪታቡን በእጃቸው እየጻፉ እየሰረዙና እየደገዙ የሚያዘባርቁ የሆኑት አወናባጅ መሪዎቻቸው ወዮላቸው፣ እንኳን እነሱን ሊያድኗቸው ለራሳቸው አይድኑም ማለት ነው። እና የክቱቡነ ልኪታብ ማለት ተውራትን በእጃቸው እየጻፉ የሚፈልጉትን አንቀጽ እያንጸባረቁ የማይፈልጉትን እየሰረዙና እየለወጡ በእጃቸው እንደፈለጉ እንግዲህ የሚያምታቱ የሆኑ ሰዎች ወዮላቸው ይላል። ቱመ የቁሉን፣ ከዛ እነሱ በእጃቸው እንደፈለጉ ካጨማለቁት በኋላ እንዲህ የሚሉ ሀዛ ሚን ዒንዲላህ፣ ተውራት ማለት ይህ አይደለም እንደ በእኛ እጅ የሚገኘው? ይኸው ከአላህ ዘንዳ የወረደው ተውራት ይሄ ነው በእጃችን ያለው። ስለ መሐመድ መምጣት እነሱ እንደሚሉት ሳይሆን እሱ የሚለው ይሄ ነው ይላሉ። ቅድም በተጠቀሰው መልክ እንግዲህ በተቃራኒው ፈርዘው ደልዘው ተለዋወጡት በኋላ ተውራት የሚለው ቁመቱ ረጅም ነው፣ በጣም ቀውላላ ነው ነው የሚለው። አያ ጠጉረ ከርዳዳ ነው የሚለው፣ አይነ ሸንጣራ ነው የሚለው። ሰውዬው ደግሞ እዚህ ጋራ የሚጣጣም አይደለም። ይሄ ከአላህ የወረደ ኪታብ ማለት በየእጃችን የሚገኘው ይህ አይደለም እንዴ? ተረምን ትፈልጋለን አንተ ስራስ እስቲ አገናዝበው ይሏቸዋል ማለት ነው ተራ ህዝቦችን። ይህ ጊዜ በአይናቸው የሚያዩትና በጆሯቸው የሚሰሙት ነገር ጭራሽ ስለማይገናኝ እውነትም እነዚህ መሪዎቻችን በሀቅ ላይ ናቸው በማለት ይከተሏቸዋል ማለት ነው። ታዲያ እንደዛ እያደረጉ ተውራትን እየሰረዙና እየደለዙ የሚጫወቱና የፈለጉትን ሰው ሰራሽ ቃል ተደረደሩ በኋላ ከአላህ የመጣ ነው እያሉ የሚያስተዋውቁ የሆኑ አወናባጆች ወዮላቸው ይላል አላህ ስብሓነሁ ወተዓላ። ይህንን የሚያደርጉት ለምንድን ነው? የሽተሩ ብሂ ሰመነን ቀሊላ፣ በዛ በሚሰርዙትና በሚደልዙት ቃል ትንሽ የሆነ ጥቅም ዋጋ ሊገዙበትና ሊለውጡበት ፈልገው ነው ማለት ነው። ቀደም ሲል እንደተጠቀሰው እንግዲህ ከዛ በፊት የሃይማኖት መሪዎች ስለሚባሉ ሀዲያ አላቸው፣ ደሞዝ አላቸው፣ ማዕረግ አላቸው። ያንን እንግዲህ ከህዝብ የሚያገኙትን ከበሬታና ጥቅም ላለማጣት ፈልገው ነው እንዲህ የሚሉት። ያንን ከምናጣ ሰውየው ይህ አይደለም ብለን አወናብደን ሪያሳችን ይዘን መቀጠል አለብን በማለት በዘላቂው እድላቸው እለታዊ ጥቅማቸውን በማስቀደምና በመምረጥ ነውና ይሄን የሚያደርጉት ወዮላቸው ይላል። ፈወይሉ ለሁም ሚማ ከተበት አይዲህም፣ በእኔ ኪታብ በተውራት ላይ እጃቸውን ጣልቃ እያስገቡ የተጻፉት ነገር ወዮላቸው። ያነሱ የሚሰርዙና የሚተኩት ቃል በጣም አደገኛ የሆነ ጥቃት እንደሚያስከትልባቸው ነው ማለት ነው። ወወይሉ ለሁም ሚማ የክሲቡን፣ እና በዚህ የኔን ኪታብ በመሰረዝና በመደለዝ በማወናበድ የሚያገኙት ከሆነው ጥቅምም ወዮላቸው። ያው ሀዲያውን ደሞዙን መታያውን ለማግበስበስ አስበውና አቅደው ነውና ያን የሚያደርጉት። መጀመሪያ ያንን ኪታቡን በመጻፋቸውም ከሚያፈሩት ወንጀል ወዮላቸው፣ እንደገና በዛ ሰበብ ደግሞ ከሚያገኙትን ጥቅማ ጥቅም ወዮላቸው ላለሁ። በሁለቱም በኩል በጣም አይከፉ የከፋ ቅጣት እንደሚያጋጥማቸው ነው ይላል ማለት ነው። ይህንን እንግዲህ አላህ ስብሓነሁ ወተዓላ የይሁዶችን ደባና ተንኮል ለዱንያና ለግል ጥቅም ብለው የአላህን አደራ አማና እንዴት እንዲያጠፉትና ተውራትን እንደተጫወቱበት ሲነግረን፣ በአሁኑ ጊዜ ደግሞ እኛ በተራችን የእነሱን ፈለግ ተከትለን ለተመሳሳይ ጥፋት እንዲያንጋለጥ በማሰብ ነው ማለት ነው። እርግጥ የእነሱ እንግዲህ የተውራትን ማበላሸትና ማዘባረቅ በከፍተኛ ደረጃ ነው የተያያዙት። ቃሉን በሌላ ተቃራኒ ቃል እየለወጡና እየተኩ ማበላሸት ይሄ በእነሱ ብቻ ነው ሊሆን የሚችለው ማለት ነው። በእኛ ኪታብ የሆነ እንደሆነ አላህ ስብሓነሁ ወተዓላ ዋስትና ስለሰጠው እና ናህኑ ነዘልነ ዚክረ ወኢና ለሁ ለሓፊዙን፣ ይህንን መመሪያችሁን እኛ በፍቃዳችን ነው ያወረድነው፣ እስከ መጨረሻም ደግሞ የሰው ልጆች ጣልቃ እንዳይገቡ እኛው እንጠብቀዋለን ብሏልና ማንም ሰው ሊያደርገው አይችልም፣ ከሞከረም ይጋለጣል ማለት ነው። ግን በሁለተኛ ደረጃ በትርጉም ደረጃ የሚያዛቡት አለ። ደግሞ እንግዲህ የሁዶች በሁለት መልክ ነው የሚያዛቡት። አንደኛ ቃሉን ራሱ በመቀየር በሌላ ጊዜ ደግሞ ቃሉ እንዳለ ተቀምጦ ያልሆነ ትርጓሜ በመስጠት በዚህ በሁለተኛው ደረጃ በእኛም ኡመት ሳይሞከር እንዳልቀረ ነው ማለት ነው። ቁርአን እንግዲህ የሚናገረውን ግልጽ የሆነውን ሐሳብ ወደ ጎን በመተው የቆ አልገባችሁም እንጂ ሌላም ትርጉም ሊኖረው ይችላል ብለው እነሱ የሚፈልጉትን ምንም የማይመሳሰልና የማይጣጣም ሐሳብ በተስፊር ደረጃ እንዲገባ እያደረጉ አንዳንድ አወናባጆች ለማምታታት ሞክረዋል ማለት ነው። ይህ ግን ብዙም አያሰዳቸውም በሌሎቹ ትክክለኛ አሊሞች እየተጋለጡ ስለሚሄዱ። ምክንያቱም መሰረቱ እስካልተናጋ ድረስ ትርጉሙን ለማስተካከል ቢሞክር አንድ ሰው ይሄንተ እንዳልከው ሳይሆን ይሄ ነው ብሎ ሌላው ሐቀኛው ያረጋግጥበታል ማለት ነው። እና ይሄ በሁለተኛ ደረጃ በእኛም ተደጋግሞ ተከስቷል ማለት ነው። አንዳንዶቹ ባለማወቅ ስላልገባቸው ተውሃነት፣ አንዳንዶቹ ደግሞ እንዲሁ ስውር አላማ ያላቸው ከመሆን የተነሳ ስማቸው ሙስሊም ተብሎ ሲያበቃ ወይ የጥላት መለክተኛ በመሆን ወይም ደግሞ የግል ጥቅም አሳዳጅ በመሆን ቁርአንን ያለ አግባብ ያለ ትርጉሙ ትርጉም ለመስጠት የሞከሩ አሉ አልፈው አልፈው ማለት ነው። እና እንግዲህ ይህንንም ያካትታል ማለት ነው። ወይሉ ለሚያክቡን የአላህን ኪታብ እንዳልሆነ አድርገው አዛብተው ጥቅም ለማግኘት የሚሞክሩ ሰዎች ወዮላቸው ሲል በተውራት ብቻ አያጥርም። ማንኛውንም የአላህን ኪታብ እንዳልሆነ አድርጎ የግል ጥቅም ለማግኘት የሚሞክሩን ሁሉ ያካትታልና አሁንም ጠንቀቅ ማለት ያሻል ማለት ነው። وقالوا لن تمسنا النار الا ايام معدوده انذو يهودوች ደግሞ በጥፋታቸው ቅጣት ይመጣባቸዋል ጀሃነም እንዳትነካችሁ ሲባሉ እኛ እሳት ልታገኘን አትችልም የተወሰኑ ቀናቶችን ካልሆነ በስተቀር ይላሉ ይላል። ይሆን አንቀጣም አላህ በእኛ ጨክኖ አይጨክንም ወዳጆቹንና ይላሉ። ምናልባት ደግሞ ተተቀጣንም በጣት የሚቆጠሩ ቀናቶች ወይም 40 ቀናት ወይም 7 ቀናት ያህል ነው የምንቀጣው ይሉ ነበር ይባላል። እና 40 ቀን ያሉበት ያ በወይፈን ምስል የሰሩትን ጣዖት የተገዙበት ጊዜ ስለሆነ አባቶቻችን የዛን ያህል አጥተዋልና ሙሽሪክን ቀጣለው ባለው መሰረት ከቀጣን ያን ያህል ነው የምንቀጣው። 7 የሚሉት ደግሞ በእነሱ አባባል ይህች ዱንያ 7 አማር ናት ማለት 7000 ዓመት ነው እድሜዋ ይላሉ። እና በዛ በ7000 ዓመት አንጻር 7 ቀናት ይቀጣን ይሆናል በዛ በኋላ ነፃ እንወጣለን ይላሉ። ይሄንን ራሳቸው የፈጠሩት እንጂ ማንንም ኪታብ አልነገራቸውም ማለት ነው። ወላ ተፈጽም عند الله عادل እና የተወሰኑ ቀናቶችን በስተቀር جہነም አትነካችሁም የሚለውን ከጌታችሁ ቃል ኪዳን ይዛችኋልን በላቸው እስቲ ፈለን ይخلፍ الله عادل አላህ በዚህ ቃል ገብቶላችሁ እንደሆነ ቃሉን እንደማያጠፍ ነው ምን ጊዜም ያው በቃሉ ይታመናል። አም ተቁሉና على الله ما لا تعلمون ወይም በአላህ ላይ ዝም ብላችሁ የማታውቁትን ነገር ነው የምትናገሩት በላቸው ይላል። አላህ ቃል ሳይገባላችሁ እናንተ በግምትና በጭፍን እንደው ይሄ ሳይሆን አይቀርም ብላችሁ ከሆነ የምትናገሩት ይሄ ራሳችሁን በራሳችሁ እያታለላችሁ ነው ማለት ነው። እሱ ቃል ገብቶ ከሆነ ግን እንዳላችሁትም ሊያዋጣችሁ ይችላል በላቸው። ነገሩ ደግሞ በተጨባጭ ሲታይ እነሱ የፈጠሩት እንጂ አላህ የዛ አይነት ቃል ኪዳን ያልገባላቸው መሆኑ ይታወቃል ማለት ነው። በላ من كسب سيئات واحاطت به خطيئاته ان ارغط نو بلاچو انانته راساچو لماطالل يذ عينت قال تناገሩ እንጂ ነገሩ ግን በተገላቢጦሽ ነው። የተረጋገጠው ቁም ነገር ቢኖር من كسب سيئات عند متقنا اصفاري ወንጀል የሰራ ሰው እንደናንተ واحاطت به خطيئاته يفصماچو ወንጀሎች ወይ ማጥያቶች የከበቡት የሆነ ሰው فاولئك اصحاب النار هم فيها خالدون እንዲህ አይነቶቹ አጥፊዎች የጀሃነም ምድቦች ናቸው ጀሃነምም ከገቡ ለዘላለም በዛው ውስጥ ኗሪና ዘውታሪ የሚሆኑ እንጂ እናንተ እንደምትሉት የተወሰኑ ቀናቶች ብቻ ተቀጣችሁ የምታመጡና የምትወጡ እንደማይሆን ነው በላቸው ይላል። والذين آمنوا النبيያ ያመኑትና وعملوا الصالحات ጌታ የሚወደውን መልካም ሁሉ የሰሩት اولئك اصحاب الجنه እነዚህ ደግሞ የዘላለም ጀነት ባለቤቶች እንደሚሆኑ ነው። ሁም ፊያ ኻሊዱን እነሱም በጀነት ውስጥ ሲኖሩ ደግሞ ለዘላለም እንደዚሁ ኗሪና ዘውታሪ ይሆናሉ በማለት ያረጋግጣል ማለት ነው። እና እንግዲህ ይሄንን በሚሉበት ጊዜ ነቢያችን አለይሂ ሰላቱ ወሰለም ጠየቋቸው ይባላል። አዋቂ የሚባሉትን የይሁዳ መሪዎች ጠሩና ኸይበርን በከፈቱበት ጊዜ ሶስት ጥያቄዎች አቀረቡላቸው በቅደም ተከተል ይባላል። አንደኛ እንግዲህ አንድ ጥያቄ ጠይቃቸዋለሁ እንዳትዋሹኝ ብትዋሹኝም ጌታ ይነግረኛልና እንዳንተዛዘብ አሏቸው ይባላል። ይሺ አሉ። ማን አቡኩም? ማን ነው ለመሆኑ በዛ አካባቢ የምትገኙት የሁዶች የመጀመሪያ አባታችሁ ማን ይባላል ብለው ጠየቋቸው። ያልሆነውን ስም ጠሩና እገሌ ይባላል አሉ ውሸታቸውን። ላ ከዘብቱም አሏቸው። እገሌ ነው እንጂ እናንተ ያላችሁት አይደለም ሲሏቸው አዎን አውቀሃል እኛን ተማወቅህን ለመፈተን ያህል ነው በማለት ተሳሳቁ። እንደገና ይባል እነሱ ግን ሊያታሉ ነበር ተደርሶባቸው ነው። በሁለተኛ ደረጃ ደግሞ ለመሆኑ ከእኛና ከእናንተ ጀሀነም የሚገባው ማን ነው? በአላህ ይዣቸዋለሁ የሚገሩኝ አሏቸው ይባላል። ይህም በሚሏቸው ጊዜ እኛ ለተወሰነ ጊዜ እንገባ ይሆናል ግን ከትንሽ ጊዜ በኋላ እኛ ወጥተን እናንተ ትተካላችሁ ብለው መልስ ሰጡ ይባላል። ወላሂ ለእክተኡ ፊሃ መግባታችሁን ታመናችሁ እዛው ቀጥሉበት እኛ አንመጣምና አትጠብቁን አሏቸው ይባላል። ከዛ ቀጥለው ደግሞ ያው ኸይበርን ሲከፍቱ በመርዝ ሊገሏቸው ሞክረው ስለነበረ በሶስተኛ ደረጃ ለመሆኑ እዚች ስጋ ላይ መርዝ ይጨምራቸዋል እንዴ አሏቸው። አሁን አሉ እዚህ ላይ እውነቱን ተናገሩ። እንዴት አሏቸው። ጥላት መሆንህን ረሳው እንዴ? በጦርነት ብታይለን በሌላ መንገድ ጥላታችንን ለማጥቃት መሞከር የለብንም እንዴ? ነቢይ ከሆንክ ያው ጌታ ይጠብቀሃል ብለን ነው፣ ካልሆንክም ደግሞ ለመገላገል ሞክረናል አሏቸው። ይህንን አመኑ። መርዙ የጨመሩትን ሰዎች ወዳአሁኑ ለፍርድ ያቀረቧቸው ይባላል። ስለዚህ እንግዲህ እነዚህ የሁዶች ይህን ሁሉ ደባና ተንኮል የሚሰሩት ለምንድን ነው ቢባል ሲሆን አላህ ጨክኖ እኛን አይቀጣም ጭርሱ። ምናልባት ደግሞ የሚቀጣን እንኳ ከሆነ ግፋቢል በጣት የሚቆጠሩ ቀናቶች ነው እንጂ ብንቀጣም እሱ እንደሚለው ዘላለም አንቀጣም። ኩፍርም ውስጥ ልንገባ ሽርክም ውስጥ ልንገባ ባዎች ናቸው። ይህን አባባል ደግሞ ራሳቸው በራሳቸው ፈጥረው ለራሳቸውን የሚያታልሉ ነው እንጂ አለበለዚያ እኔ በማንኛውም ነቢይ በየትኛውም ኪታብ የይሁዳዎችን የተወሰኑ ቀናቶች ብቻ ነው የምቀጣቸው የሚል መመሪያ ያወረድኩበት ጊዜ የለም በማለት አስተባበላቸው ማለት ነው። እዚህ ላይ እንግዲህ አሁንም ልብ ማለት የሚገባን እኛም ሙእሚኖች እንደመሆናችን የእነሱን ስህተት ላለመድገም በአላህ ኪታብ ውስጥ ያልጸደቀና ያልተረጋገጠን ነገር ቀደም ሲል የነበሩ ትልልቅ ሰዎች ይናገሩትና ያወሩት ነበረ ከሚል ዝም ብለን ከባዶ ቂሳ በመነሳት ህዝብን አላህ ክብደት የሰጠውን ነገር በማቃለል አላህ ያቃለለውን ነገር በማጋነን